ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ሃሌሉያ። ጥፋት ጉድጓድ ውስጥ ክርክርክ ጭቃ ያወጣል። እግሬን በድንጋይ ላይ አቁሞ ያጸናኝ በጸጋው ደግፎ ሕይወት ያኖረኝ ከክፉ ፍላጻ በእጁ ይክልል ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅልህ። መሐሪው ጌታዬ ምስጋና ይብዛለት። ሕይወቴ ሁሉ እኔም ልገዛለት። ቸርነቱን ልንገር ምሕረቱን ልዘምር ቅኔ ልቀኝለት ድካምን ህማምን ቁስልን ስብራትን አይቶ ዘመድ ርቆ ሲቆም ኢየሱስ ተጠግቶ በፍቅር አክሞ ሕይወትን ያድሳል። ለውለታው ምላሽ ከቶ ምን ይገኛል? ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅለት። መሐሪው ጌታዬ ምስጋና ይብዛለት። ለሕይወቴ ሁሉ እኔም ልገዛለት። ቸርነቱን ልንገር ምሕረቱን ልዘምር ቅኔ ልቀኝለት ጫንቃዬን ሸክም ጌታዬ ደርሶታልልኝ። የዕዳዬን ጽሕፈት በሞቱ ሻረልኝ። ምሕረቱ ድንቅ ነው እኔ ላይ ያሳየው። እግሩ ስር ወድቄ ጌታዬን አክብረው ነፍሴ እግዚአብሔር አምላክ ነውና ስገጅልህ። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገዛለት። ቸርነቱን ልንገር ምሕረቱን ልዘምር ቅኔ ልቀኝለት ጫንቃዬን ሸክም ጌታዬ ደርሶታልልኝ። የዕዳዬን ጽሕፈት በሞቱ ሻረልኝ። ምሕረቱ ድንቅ ነው በእኔ ላይ ያሳየው። ከእግሩ ስር ወድቄ ጌታዬን ላክብረው ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅልህ። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገዛለት። ቸርነቱን ልንገር ምሕረቱን ልዘምር ቅኔ ልቀኝለት ማደሪያዎች እንደምን የተወደዱ ናቸው። ለቅዱስ ቃል በመንፈስህም የቀደስካቸው ጌታዬ ሆይ በመቅደስ ከፍ ባለውም ዙፋን ስግደት ይቅርብል፣ ስግደት ይቅርብል። ማደሪያዎች እንደምን የተወደዱ ናቸው። ቅዱስ ቃል በመንፈስህም የቀደስካቸው ጌታዬ ሆይ በመቅደስ ከፍ ባለውም ዙፋን ስግደት ይቅርብል፣ ስግደት ይቅርብል። ክቡር ድንጋዮች ሕያዋን ልጆች በበጉ ደም የተዋጁ ሰዎች ቤተ መቅደስ ለመሆን ታነጹ ማደሪያ ሆኑለት ለንጉሱ። ማደሪያዎች እንደምን የተወደዱ ናቸው። በቅዱስ ቃል በመንፈስህም የቀደስካቸው ጌታዬ ሆይ በመቅደስ ከፍ ባለውም ዙፋን ስግደት ይቅርብል፣ ስግደት ይቅርብል። በዓለም አእላፍ እርካታ ያጡ ዝናህን ሰምተው ከሩቅ የመጡ በኃጢአን ድንኳን ከሚቀመጡ አንተ ማደሪያ መጣል መረጡ። ማደሪያዎች እንደምን የተወደዱ ናቸው። በቅዱስ ቃል በመንፈስህም የቀደስካቸው ጌታዬ ሆይ በመቅደስ ከፍ ባለውም ዙፋን ስግደት ይቅርብል፣ ስግደት ይቅርብል። ካህናቶች በመለከቶች መዘምራን በዜማ ዕቃዎች አንድነት ቃና ወጣ ድምፃቸው ከፍ አደረጉህ በምስጋናቸው። ማደሪያዎች እንደምን የተወደዱ ናቸው። በቅዱስ ቃል በመንፈስህም የቀደስካቸው ጌታዬ ሆይ በመቅደስ ከፍ ባለውም ዙፋን ስግደት ይቅርብል፣ ስግደት ይቅርብል። በዘላለማዊው ምሕረቱ ልዑል ጎበኘን በቸርነቱ ጌታ ለሕዝቡ ሰጠ ሞገሱን የአምላኬ ክብር ሞላ መቅደሱ። ማደሪያዎች እንደምን የተወደዱ ናቸው። በቅዱስ ቃል በመንፈስህም ሃሌሉያ! ስግደት ለማን? ለልዑል እግዚአብሔር። ስግደት ለልዑል እግዚአብሔር። ስግደት ለልዑል እግዚአብሔር። በጌታችን በኢየሱስ ክርስቶስ ስም ሃሌሉያ! ሃሌሉያ! አሜን! ገና ብዙ ጉልበት ይንበረከካል። ሃሌሉያ! ምክንያቱም እግዚአብሔር መሐሪ ነው። እየማረ በፊቱ አምጥቶ መንበርከክ እድል ይሰጣል። አሜን! ባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እንባችንን ጠርጎ ስብራታችንን ይጠግንልናል። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየ በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየ በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። የችግረኞችን ጩኸት ሰምቶ አይጨክንም። ምርቶቹን ከልቦ በፍጹም አያስጨንቅም። ጠላታችሁን ሊበትን በነጎድጓዳ ቅጥቅጦ ረድኤታችሁ ከፍ ይላል ከሰማያት በግርማው ተገልጦ። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየ በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ሥጋዎቻቸው የገነኑ ፈጽመው ሲወርቁ እግዚአብሔርን በመታመን የሚጠባበቁ በእንባቸው ፍሬ እያሸበረቁ በክንፍ ይወጣሉ፣ ይሮጣሉ፣ ይከብራሉ እንደ እንቁ። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየ በክንዱ ለሚጎ ጎበኘ መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት ለእኛ መጠጊያችን ጌታ እግዚአብሔራችን ነው በምንም አንፍራም እርሱ ኃይላችን ነው ከሰይጣን አሽክላ ስሙ ይጠብቀና ለአሞራም ሳይሰጠን በክንፎቹ አዝሎ ቤቱ ያገባናል ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለን።